Então, Aragão, vamos como? Vamos para. Salam alaikum. Salam alaikum. ለምን ሁለታችን ብቻ ነው? አራታችን ብቻ ነው? ለታምን ሁለት ልጅ አራት አራባኑ አይ ለማቱና እንደ ለምን አዎ አዎ እንስተምት ባራፈች እዚህ ተላስተባ ከዚህ ተላስተባ ሞላልን ካሪው የአርቡን እንዴት አደረጋችሁ? አርብ እንዳይቀሩ እያለ ነበር እኮ። አርብ እንዳይቀር ብሏል ትምህርት። አርባክ አዎ፣ ባለፈው መጨረሻ አካባቢ ሲናገረኝ ነበር። አርብ ከዛ ጀምራችሁ ወደ ታችም አስደረጋችሁ አለኝ። የአርብ መማር አለባቸው። ያው ክፍለ ጊዜው ሰባት ሰባቱ ነው የሚባጠቃት ሲሬጋ አምስት ነው ስ አምስት ነው በተለይ አሁን ሃይስኩል ላይ ይሄ ጁማ ነገር እሱ እየዘጋ የሙስሊም ትምህርት ቤት Thank you very much.